الرجيم. بسم الله الرحمن الرحيم. الحمد لله، الصلاة والسلام على رسول الله صلى الله عليه وسلم. الحديث السادس عشر عن أبي هريرة رضي الله عنه أن رجلا قال للنبي صلى الله عليه وسلم: أوصيني. قال: لا تغضب. فردد مرارا: قال: لا تغضب. رواه البخاري. الحديث السابع عشر عن أبي يعلى شداد بن عوس رضي الله عنه عن رسول الله صلى الله عليه وسلم قال: إن الله كتب الإحسان على كل شيء، فإذا قتلتم فأحسنوا القتلة، وإذا ذبحتم فأحسنوا الذبحة، وليحد أحدكم شفرته وليرح ذبيحته. رواه مسلم. وبركاته يا جماعة الخير. እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? الحديث الثامن عشر الحديث الثامن عشر انا بمن سلامنا يا جماعة ደህናችሁ? ሰላም ሰላም ነው። መሀል ደርሻለሁ እኮ ድምጻችን ይሰማል። ካስተማርኩ ቆየሁ እኮ። ምስኪን ዲዋይ ናም እውነትም ምስኪን ዲዋይ ናም ናም ገባሁ እኮ ያስተማርኩ ነው። ኦኬ አሃ ትንሽ ድምጽ ነው አልኩ። ከተነሳ በኋላ ወደ ቦታው አይመለስም እንደመጫ። ኦኬ እሺ ማይክ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወረካ ሁኑረድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄ በሞባይል እየነቅራ አዑዙ ቢላሂ ሰሚዕ አሊም። ኢን ቢስሚላሂ ራህማኒ ራሂም። الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الحديث السادس عشر أصرى سدستنيا وهديث عن أبي هريرة رضي الله عنه أن رجولا قال للنبي صلى الله عليه وسلم: أوصيني. أبي هريرة عندنا قرن عند سويه የአላህ ነቢይን አለይሂ ሰላቱ ወሰላም ምከሩኝ አላቸው። ቃለ ላ ተግደብ፣ አትቆጣሩት። ፈረደደ ሚራረን፣ ደጋገመና ጥያቄውን መለሰላቸው። ቃለ ላ ተግደብ፣ እሳቸውም አትቆጣ አሉት። ረዋሁ ልቡኻሪ። ቡኻሪ የዘገበው ነው። አልሐዲሱ ሳቢዑ ዓሸር፣ አስራ ሰባተኛው ሀዲስ عن أبي يعلى شداد بن عوس رضي الله عنه عن رسول الله صلى الله عليه وسلم قال كشداد بن عوس لتلالته يا الله ملك تنيا منارو إن الله كتب الإحسان على كل شيء الله بهل من نقر لي ملكا من نقر وإما سامر صفوال فإذا قتلتم فأحسنوا القتلة كددلاتوا بديانا سامروا وإذا ذبحتم فأحسنوا الذبحة بمتاردو غزي إردن ما سمرو وليحد أحدكم شفرته كنان تان داچو سلتون يمردو وليريح ذبيحته إردن ما سرفه رواه مسلم. مسلم يزدرو حديثنا ወደ 16ኛው ሀዲስ እንመለሳለን ኢንሻአላህ። አላህ ለሰማነው ለተማረው ተጠቃሚ ያደርገን። አቢ ሁረይራ ረዲየላሁ ዐንሁ ማን ነው የሚለው ላይ አልታወቀም ይሄ ሰውዬ ማን እንደሆነ ሷሃባ መሆኑ ብቻ ነው እዚህ ቦታ ላይ የተረጋገጠው ስሙ ማን ነው ለሚለው ነገር አልተረጋገጠም እንደዚህ አይነት ብዙ ሐዲሶች ላይ ተደጋግሞ ይገለጻል የሆነ ሰው እንዲያለ የሆነ ሰው እንዲያደረገ የሚል ለምን ዋናው መልእክቱ ቁም ነገሩ ከሚሰጠው ትምህርት ወይም ከድርጊቱ ጋር ነው እንጂ ከግለሰቡ ማንነት ጋር አይያያዝም ሁክምስ ከሆነ ድረስ ከሰው ወደ ሰው አይቀየርም ለአቡበክርም ሆነ ለዑመር ወይም ለሆነ ሰውዬ የሚሰጠው ያንኑ ህግ እስከሆነ ድረስ ትልቁ ትምህርታችን የተሰጠው ሁክም ላይ ነው وعليكم السلام ورحمه الله وبركاته داسي ايمان ስለዚህ ከሰውየው ማንነት ጋር ሳይሆን ከትምህርቱ ጋር ነው ትኩረት ልናደርግ የሚገባው ان رجلا يهون سويه قال للنبي صلى الله عليه وسلم لنبياتنا عليه الصلاه والسلام علاچو من علاچو اوصيني مكرني علاچو قال اسገባይ ሁሉም እንደፈጸመው እንደተገበረው ቋሚ ሆኜ እንድገኝበት የሆነን ምክር እስቲ ስጡኝ አላችሁ ወሲያ እንደማለት ነው እንደ ኑዛዜ ቃል መታስገባኝ ነገር አለ ወይ አደራ በዚህ ነገር ላይ ብለ የሚነግሩኝ ነገር አለ ወይ ብሎ ነቢያችን አለይሂ ሰላቱ ወሰለምን ጠየቃቸው قال اساچون باچر قال ملسولت لا تغضب اتقوطا لانتا يمسطه وصيه يممكره اتقوطا قطا نراق قطا مالت يا شيطان فمنو بنيا بلباچن است يتلوال لباچنن يقطاطلوال بفيتاچن باجاچننا بدرجيتاچن ይገለጻል ማለት ነው ስለዚህም የሸይጣንን ፍም ለማጥፋት አትቆጣ በማለት ነቢያችን አለይሂ ሰላቱ ወሰለም አስተምረውታል እዚህ ቦታ ላይ ቁጣ ሲባል የትኛው ነው የሚል ጥያቄ ሊነሳ ነው አንድ ሰው ከፊቱ ከሚታየው ባህሪ ከመቆጣቱ በኋላ ሊፈጽመው የሚችለው ነገር ነው የአላህ መልእክተኛ እየከለከሉት ያለው እየመከሩት ያለው ወይስ መጀመሪያውንም ከፊቱ ላይ የሚታየውን የቁጣ ባህሪ ነው የሚለው ነው አብዛኛዎቹ ዑለማዎች የሄዱበት ካለው ተጨባጭም ጋር እንደዚሁ ደግሞ ግልጽ ሊሆን የሚችለው የትኛውን ነው የመጀመሪያውን ራእይ ነው ቁጣ ሊያስከትለው የሚችለውን ነገር ከመተግበር ታቀብ ለማለት ነው የነደት ስሜት የቁጣ ባህሪ ባንተ ፊትህ ላይ አይታይ ለማለት አይደለም ለምን እንደዚህ አይነት ባህሪያቶች ተፈጥሯዊ ናቸው ይሄን ተፈጥሮ ደግሞ መቋቋም ይከብዳል ባይሆን የሰው ልጅ ምን ማድረግ ይችላል ያንን ነገር ማብረድ ማጥፋት ይችላል ቁጣውን ማለት ነው ከተናደደ ከተበሳጨ በኋላ ንዴትና ብስጭት ወደ ከፋ እርምጃ እንዳይወስደው ራሱን ማቀብ ስለሚችል ላ ተግደብ አትቆጣ ሲሉት የቁጣውን ውጤት የሚያስከትለውን ነገር እየመከሩት ነው እንጂ ተፈጥሯዊ ባህሪውን ፊቱ ላይ የሚታየውን የንዴት የሌላ ምልክት አይደለም ነው ሰላም መምሪያ ገባችሁ ወንድምህቶቼ አትቆጣ ብለው መከሩት ሰውየውም ፈረደደ መላለሰ ሚራራን በተደጋጋሚ ጥያቄውን በተደጋጋሚ መላለሰላቸው አውሲኒ ምከሩኝ ያለሳቸው ምከረኝ ምከረኝ ብሎ ደጋግሞ ጠየቃቸው እሳቸውም قال لا تغضب አሁንም አትቆጣ አሉት አትቆጣ በማለት ያነኑ መልስ ደግመው ገለጹለት ማለት ነው رواه البخاري البخاري የዘገበው صحيح حديث ነው ከዚህ حديث ምንድነው ምን ወስደው ተመህርተው حديثው በጣም አጭር ነው በአንድ ቃል ብቻ የተገለጸ ነው ግን ብዙ ትምህርትን እናገኛለን ከምንማርባቸው ትምህርቶች መካከል አንደኛ ተረደደ ማለት መላለሰ ማለት ነው ጥያቄው ደገመው ሚራራን ሲባል በተደጋጋሚ መላለሰው አንዴ ብቻ አይደለም አውሲኒ ያለው ለሁለተኛ ለሶስተኛ ሲደጋገም ተርዲድ ይባላል መመላለስ እና ከዚህ ሐዲስ ምን ትምህርት እንወስዳለን ከተባለ አንድ ህርስ الصحابتي رضي الله عنهم على ما ينفع የነቢያችን አለይሂ ሰላቱ ወሰላም ሰሃባዎች በሚጠቅም ነገር ላይ ያላቸውን ጉጉት ከዚህ ሐዲስ እንማራለን አንደኛ የሚጠቅም ነገር ለማግኘት ጉጉትን ማሳደር ትምህርት ነው የቀውል ረጁል ሰሃባው ሰውየው መጥቶ ያላህ መልእክተኛን ምን ስላለ አውሲኒ ምከሩኝ አላቸው ቃል አስገቡኝ እንደኑዛዜ ምን የሚመክሩኝ ነገር አለ ሲል ሚጠቅም ነገር ላይ ሰሃባዎች ምን ያህል ጉጉት እንደነበራቸው እንማራለን እኛም ዛሬ ለሚጠቅም ነገር ዑለማዎች ዘንድ በእድሜ ደግሞ እንደዚሁም ደግሞ አንጋፋ የሆኑት አዛውንቶች ጋር ሄደን ከነሱ ልምድ የሚጠቅም ነገር ምክርን ፈልጎ መጠየቅ ባህላችን ልናደርግ ይገባል والصحابه رضي الله عنهم اذا علموا الحق لا يقتصرون على مجرد العلم بل يعملون የሰሃባዎቹ ነው ታደሙ ለይቱ የሚያደርገው አንድ ነገር حق መሆኑን ካወቁና ከተረዱ በማወቅና በመረዳት ብቻ አይደለም የሚቆሙት ወደ ስራም የሚቀየሩታል وكثير من الناس اليوم ዛሬ ግን ብዙ ሰዎች يسألون عن الحق ስለ አንድ ነገር شرعاوي فرضون يطيقالو فيعلمونه فالذنب بمسطاتهم ملاش يذان نجر فرد ياوقالو ولكن لا يعملون به جنا يسرمت اوقاتنو سرا يلم اما الصحابه رضي الله عنهم فانهم اذا سالوا عن الدواء عملوا صحابوت سلا عند نجر طيقوا فتون مدهانيتو كتنكراچو ولياونو بسرا يقيرالو يسرا سوتين صمر نبرو እኛ ግን አንሰራም ነው ስለዚህ አንደኛ ከሐዲሱ ምንወስደው በሚጠቅም ነገር ላይ መባባትን ተመረና አለም ይለው ሁለተኛ እስከዚህ ሐዲስ አጠርካለው ምላሽ ምን ትምርት እናገኛለን ቢባል ان المخاطب يخاطب بما تقتضيه حاله የምታናገረውን ሰው የሰውየውን ሁኔታና ጸባይ ተከትለ ልታናገረው እንደሚገባም ተመረናል ሰውየው ነብያችን አለይሂ ሰላቱ ሰላም ዘንድ መጥቶ ምከሩኝ ሲላቸው ፊት ለፊት ካለው ከሁኔታው የቁጣ ባህሪ ይታይበት ስለነበር ከሰውየው ጋራ ሙናሲብ የሆነ ምክር ሰጡት ዚና አትስራ አላሉትም ወይም ሌላ ቦታ ላይ ብዙ ጊዜ ኡሲኩም ቢተቅዋላህ አላህን በመፍራት ነው የማዛችሁ የምመክራችሁ እንዳሉት አላህን ፍራ አላሉትም ከሁኔታውና ከወቅቱ ጋራ ሊዛመድ በሚችል መልኩ ነውና ምላሽ መሰጠት የሚገባው ከሰውየው ሁኔታ የሚያሳየው የቁጣ ባህሪ ይታይበት ስለነበር ላተግደብ አትቆጣ ብለው ያላህ መልእክተኛ መከሩት ናም አነ ኩለ ኢንሳን ይኻጠብ ቢማ ተቅተዲሂ ሐሉሁ ሰውየው ሁኔታ ወይም ደግሞ ያካባቢው ጸባይ ባለው ሁኔታ ነው አንተም ዳዕዋ ስታደርግ ወይም ምክር ስትሰጥ አካባቢው ላይ ባለው ችግር ትነሳለህ ማለት ነው ከዛ ተነስተ ምክር ትሰጣለህ አንድ ሰው መጥቶ አንተ ጋር ምከረኝ ድምጻችን ይስማ አለ ከመጥፎ ጓደኞች ጋራ ሰላት ከመይሰጥሉ ስነ ምግባራቸው ከተበላሹ ሰዎች ጋራ የሚውል ሰው መሆኑን ታውቀዋል መከረኝ ሲል ወለዳት ብላ ተናዋል እንዴ ገንዘብ አትስረቅ ብለ ተመክረዋል መሆን ያለበት ምንድነው ለዚህ ሰው ከመጥፎ ሰዎች ጋራ አትዋል ዲንህን ያበላሹብሃል ቀስ በቀስ ከእምነት መንገድ ትንሸራተታለህ አላህን የሚፈሩ ሰዎችን ተወዳጃቸው ለማለት ካለበት ችግር ወይም ደግሞ ከዋቂው ከተጨባጩ ጋራ ነው ለተሄድም ይገባው ነው ይሄን ምክር ነው የምትሰጠው ማለት ነው ስለዚህም ይሄንኑ ትምህርት ከነብያችን አለይሂ ሰላቱ ወሰለም ምላሽ ተመረናል ማለት ነው። ሶስተኛ ከሐዲሱ ምን ተማርን? አንነህዩ አኒል ገደብ ከቁጣ መከልከልን ተመረናል። ቁጣ የተከለከለ ባህሪ ነው። ያው ቁጣ ሲባል ምንድነው የሚለው? ቀድም ባየነው መንገድ በንዴትና በብስጭት ምክንያት የሰው ልጅ ሊወስድ ከሚችለው እርምጃ ራሱን ማቀብ እንዳለበት ነው። ፊቱ ላይ ያለው የመበሳጨትና የመናደድ ምልክት የተፈጠረ ባህሪ ሊሆን ስለሚችል ሰው ያንን ላይቋቋመው ይችላል። አንዳንድ ሰው በተፈጠረ ቁጣኛ የሆነ ሰው አለ። እንደምንም ታግሶ ቢችለውም የሆነ ወቅት ላይ ፈንድቶ ሊወጣ ይችላል። ዋናው ትልቁ ግን ምንድነው የሚያስፈልገው? ወደ ሌላ ነገር እንዳይገፋፋ፣ ወደ ሌላ እርምጃ እንዳይወስድህ ራስህን መቋቋም ግን ትችላለህ አይደል? ስለዚህም لا تغضب ሲባል አትቆጣ ማለት ይሄ ነውና የተፈለገው። ሐዲሱ ቁጣ መከልከሉን ነው የምንመለከተው። ለምን? ከመቆጣት ብዛት የተነሳ ብዙ ብልሹ ነገሮች ይከሰታሉ። ቁጣ ከሸይጣን ነው። በእኛ ልብ ውስጥ ሸይጣን የሚጥለው ፍም ነው። ስለዚህ እንከተለው አይገባም። እሺ ምን ማድረግ አለብኝ ቢልስ? በጣም እቆጣለሁ፣ ራሴን ኮንትሮል ማድረግ አልችልም በመቆጣ ሰዓት ምንድነው መከላከያው ካለ፣ ከልብ ሊሰራበት ካሰበ ሁለት ፍቱን መድኃኒቶች አሉ። አንደኛው ፍቱን መድኃኒት በመላስ የሚገለጽ ወይም በንግግር የሚተገበር ሲሆን፣ ሁለተኛው ደግሞ በተግባር የሚሰራ ነው። ከመላስ እንጀምር። በመተቆጣ ጊዜ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወርጉም ከሆነው ከአላህ ረህመት ከተባረረው ሰይጣን በአላህ ተጠበቃለሁ። ቁጣ ከሰይጣን ነውና የአላህን ጥበቃ በዚህ ሰዓት ማለት ነው ብትሻ ብትፈልግ ቁጣ ይወገድልሃል። ይሄን በተመለከተ ነብያችን አለይሂ ሰላቱ ወሰለም አንድን ሰው ተመልክተውታል። በጣም ተቆጣ እና በጣም ተቆጥቶ ሲመለከቱት ምን አሉ እሳቸው? ኢኒ አዕለሙ ከሊመተን ለው ቃለሃ ለዘሀበ አንሁ ማ የጅድ። እኔ አንዲትን ቃል አውቃለሁ፣ ቢላት ኑሮ ቢጠቀማት ኑሮ ያ የሚሰማውን የሚያገኘውን የቁጣ ባህሪ ከላዩ ላይ ይወገድለት ነበር። ለው ቃለ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም እርጉም ከሆነው ሰይጣን በአላህ እጠበቃለሁ ቢል ኖሮ ይወገድለት ነበር አሉ። ስለዚህም አንደኛ በንግግር የሚገለጽ ነው ማለት ነው። ሁለተኛ በተግባር የሚገለጸውስ ምንድነው? اذا كان قائما فليجلس ተቆጥተህ ነበር አይደለ حرام ቆመህ ከነበር ቁጭ በል። ከአንድ ሁኔታ ወደ ሌላ ሁኔታ ስትቀየር ውጫዊ ማንነትህ በእንቅስቃሴ ሲለወጥ ውስጥህም ይረግባል። ቆመህ ከነበር ቁጭ በል። واذا كان جالسا አራ መጀመሪያም ቁጭ ብዬ ነበር ካልክ ደግሞ فليتجع እስኪ በጎንህ ተጋደም በጀርባህ ደግሞ አረፍ ተኛ። ራሱ ቁጣውን ያጠፋዋል ነው ከአንድ ሁኔታ ከሌላ ሁኔታ። በዚህ ሁሉ አሁንም አልተመለሰልኝም ካልክ ፈለየተወባ ውዱ አድርግ። ውዱ አድርግ ለምን? ቁጣ እንደተባለው ባህሪው ከእሳት ጋር ነው የሚዛመደው። ውዱ ስታደርግ ያንን የእሳትን ባህሪ ከፊትህ ላይ ያጠፋዋል። ከእሳትህ የእሳት ባህሪን ከፊትህ ስለሚያጠፋው ውዱ አድርግ። ሰምታይምስም ደግሞ ምን ታደርጋለህ? በዚህ ብቻ ተገደም ማለት ሳይሆን አካባቢውን ለቀህ መሄድ። ቤት ውስጥ ከነበረ ይሄ ቁጣ የተከሰተው ጥሉ ከባለቤትህ ጋር ከሆነ እስቲ ለጊዜው ግቢውን ለቀህ ወጣ በል። ወጨን ተከትላ ተወጣለች አይደል? አስጠንቅቄህ ነው እንደዚህ ጥለኸኝ የምትወጣው? ደጅ ወጣ ከያዘችኝ ስልክ ትችላለህ። በቃ አንተ ግባና በሩን ዝጋባት እሷ እንዳትገባ። እና ያንን የተቆጣህበትን ስፍራ ወይም ደግሞ ያስቆጣህን ሰው ለማየት ትንሽ ራቅ ማለትም ቁጣን ያበርደዋል። ዋናው ነገር ቁጣ የሸይጣን መሆኑን እንድናውቅ ነው። አራተኛ ከዚሁ አንድ አጠር ያለ ሐዲስ የምንወስደው ትምህርት أن الدين الإسلامي ينهى عن مساوئ الأخلاق. دين الإسلام كمطفو سنة مقبار ميكالك المهونون من الرداو لا تغضب أتكوت أكالو كمطفو سنة مقبار إسلام ميكالك لالبتك أراني وطرو سنة مقبار نيازال مالتن نا يهديسو ملائك تاتك علي إيهنو دون من قطة ساعت رمجان دان نص لتكالك لنال قطة چن تكتلو مطفو نقر لين دا يسدن ሁለተኛ እንድናበርድ ከፈለግን ራሳችንን እንቆጣጠርባቸው በነግግርና በተግባር የሚሰሩትን እንድናየው ነው። ንዴት ይለያል እንደሙና ቁጣና ንዴት የሚለው እኔ ለይቻለው ቆም በሁለቱ መሃል ንዴት አለ የሚል ሰው ካለ እሱ ቢያብራራው መልካም ነው። ለኔ አንድ ነው። ተናደደ፣ ተበሳጨ፣ ተቆጣ እንላለን። ምን ለውጣላችሁ? الناس رمست دمو يجمرو بتال فيغا هنا چاسا عرر بمجم قوان قوانو ميتاكاموت مالدنو جن نديت قطع مدبساجت من دنو ليونتا چو بمحاكالو من الوقت يهنن يقوان قوان ليونت مياوكا كالا بمايكي زرزرو اني ليونت ያላይ መስለኝ በመናደድና በመቆጣት መሃል والله اعلم በሳጨት በልቡ ነው። እሺ መናደድስ خيرዲ በስጨት የልብ ስራ ከሆነ ንዴት የምን ስራ ነው? መቆጣት ፊትን ማጨፍገግ ነው። እሺ ቁጣ የፊት ስራ ነው። መበሳጨት የልብ ነው። መናደድስ? ወጥ ወደ 17ኛው ሐዲስ እንሂድ። 17ኛው ሐዲስ ላይ እንሂድ። አልሐዲሱ 17 ተከታተሉ ያ ጀማዓ 17ኛው ሐዲስ عن ابي يعلى شداد بن عوس رضي الله عنه تابع على شداد بن عوس بتلالفه حديث دمو عن رسول الله صلى الله عليه وسلم نبينا عليه الصلاه والسلام قالوا ان الله املاكنا الله كتب الاحسان وكتب صاف دنغغ وسنا معناتنا كتب سيبال زي بوتا بمعنى امر له معناتنا حقنا وطا عزز له معناتنا እነቱም አንዳንድ ጊዜ kitab بمعنى المقادير بقدر ملك بوصاني ملك تصافالች ለምሳሌ በዚህ ዓለም ላይ የሚከናወኑ ክስተቶችን ለዋስቀደመው ለውሃል መህፉዝ ላይ ተጽፈዋል ተከተበዋል እንላለን። ይሄ kitabah ከውንይ ተብሎ ይጠራል شرعي ሳይሆን ከመፈጸም ምንም ቅሮት የሌለው የሰው ልጅ ከሱ ሊያመልጥ የማይችል የሆነ ነገር በጠቅላላ ማለት ነው። እዚህ ቦታ ላይ ከተበሲል بمعنى امر ማለት ነው። አዘዘ ህግና ወጣ ደነገገ ለሚለው ትርጉም ነው የሚገባው እንጂ ከላይ አስቀድሞ ወሰነ ከሆነ ማንንም ሊያመልጥ አይችልም። ሞት በእኛ ላይ ተጽፎብናል ብለን እናምናለን አይደል? እሺ እና ሶላተ كانت على المؤمنين كتابا موقوتا ይላል። ሶላትም በሙእሚኖች ላይ ተከትባለች ነው የሚለው ተጽፎብናል ነው የምንለው። ነገር ግን ከሞት ማምለጥ አንችልም። ሶላቱን ግን ለንሰግደው እንችላለን። ምንድነው በሁለቱ መሐከል ያለው ሲባል የሞቱ ተከተቦብናል ተጽፎብናል ማለት بمعنى القدر ተወስኗል ማለት ነው። የሶላቱ ደግሞ ተጽፎብናል ማለት ታዘናል ህግ ወጥቷል ተደንግጎብናል እንደማለት ነው። ምርጫው ለኛ ነው መፈጸሙና አለመፈጸሙ። እዚህ ቦታ ላይ ኢንላህ ከተበ አላህ ጻፈ ሲል ቀድሞ ወሰነ ለውሃል መህፉዝ ላይ አስቀመጠ ለማለት ሳይሆን كتابة شرعية تقول يتقرر بشريعة هج دنقق عززة لمالت من منن الإحسان سران ما سامرن بمن نقر لين وما سامرن الله عززة على كل شيء بهلهم نقر لين نبي صلى الله عليه وسلم بتوسنا نقر لين سائه بهلهم نقر لين سران ما سامرن الله عززة ስንሰግድ ብቻ አይደለም ስንጾም ብቻ አይደለም ሐጅ ስናደርግ አይደለም አጠቃላይ ሙሉ የህይወት ዘርፋችንን ስናከናውን እያንዳንዱን ነገር በአማረ መልኩ ማከናወን እንዳለብን ጌታችን አዞናል። ይሄ ነገር የሰው ልጅ የሚችለው ነው ማለት ነው። የማይችለው ቢሆን ኖሮ በሸሪዓ ህግ አይታዘዝም ነበር። ሰው በስንፍናው ምክንያት መስመር የሚለቅበት ሆኖ እንጂ ላድርገው ብሎ ቆርጦ ቢነሳ ከሰው ልጅ ነጻ ፈቃድና ምርጫ ውጪ የሆነ ነገር ሆኖ አይደለም። على كل شيء በሁሉም ነገር ላይ አላህ ኢህሳንን ማሳመረን ጽፏል፣ ህግ አውጥቷል፣ ደንግጓል አለ ያላህ መልእክተኛ። ከዛ ለምሳሌ ብለው ደግሞ ቀጣዩን አንዱ ለሶስት ምሳሌ ነገሩን። ምሳሌ ናቸው እነዚህ እንጂ በእነዚህ ነገር ላይ ብቻ ነው እናንተ እንትን የምትሉት ለማለት አይደለም። ዋና የተፈለገው መልእክት ምንድነው? አጠቃላይ በማንኛውም ተግባራችሁ መልካም ነገርን አድርጉ፣ በሁሉም ነገር ላይ ስራን ማሳመር አላህ ደንግጓል ነው። እኔ በምኖር ሰዓት እኮ ዜሮ ሙስት አድሚኖች ይተኛሉ። እሺ ታዲያ እስቲ ከተጻፈው ውስጥ ከተደነገገው መካከል እንደ ምሳሌ ያክል ምንድነው ከተባለ فاذا قتلتم بجدلاچو ግዜ አሉ ነብያችን አለይሂ ሰላቱ ወሰላም بجدلاچو ግዜ فاحسنوا አሳምሩ አልቅትለተ ግድያ አገዳደልን አሳምሩ አሉ። ለምሳሌ በሰፈራቹ ላይ በጣም አስቸጋሪ ተናካሽ ውሻ አለ ወይ ደሞ ያበደ ውሻ ይኖራል ሰውን ከተናከሰ በሽታም ያስተላልፍ። ይሄ ውሻ መገደል እንዳለበት ተስማምታችኋል ወይ አንተ ልትገለው ፈልጋል? ታዲያ ምን ታደርጋለህ ሲባል አገዳደልህን አሳመር። ውሻን በብዙ መልኩ መግደል ይቻላል። በድንጋይ ቀጥቅጠህ ልትገለው ትችላለህ፣ በመሳሪያ ተኩሰህ ልትገለው ትችላለህ፣ በጩቤ ወይ በቢላ ወቅተህ ልትገለው ትችላለህ፣ በኤሌክትሪክ አደንዝዘህ ልትገለው ትችላለህ። የቱ ጋ ነው ኢህሳን ሲባል ህመም የማይሰማው ቶሎ የሚያሳርፈው ነፍሱን እንድትወጣ ስቃይ ውስጥ ሳይገባ የሚያሳርፈው? ለምሳሌ ኤሌክትሪክ ይመስለኛል የሚያደነዝዘው ምንም ሳይሰማው ወዲያውኑ እንዲሞት የሚያደርገው። ስለዚህ አንተ አሁን በዚህ ሰዓት በኤሌክትሪክ ሲስተም ያንን ውሻ ብትገለው አህሰንተ ልቅትላ ግድያን አሳመርክ ይባላል። ገብቷል? አገዳደልን አሳመር ማለት ኢላማህን አስተካክል ማለት አይደለም። አስተካክል ወስደህ ማህል ግንባሩ ላይ በጥሰው ማለት አይደለም። ያ የምትገድለውን የተፈቀደልህን ነገር ቶሎ እንዲያርፍ አሳመር ለማለት ነው። በማሰቃየት እንዳይሆን የከታተፍክ ሰውነቱን ወይም በድንጋይ የቀጠቀጥክ ሳይሆን ቶሎ እንዲያርፍ አድርገህ ያ ውሻ ወይም ሌላ እባብ ሊሆን ይችላል አካባቢው ላይ የመጣ ወይም እባብ ዳቦ ስትወረውርለት ተቀብሎ ሊሄድ መጣ ይባላል። ስለዚህ ህፃናትንም ይሁን ወይ ሌላ ተናድፎ ህይወት ሳያጠፋ በፊት እባቡ ተቀጥቅጦ መገደሉ ከሆነ ያለው ዘ ቤስት ወይ ተቀጥቅጦ ይገደላል። ከዛ በፊት የተሻለ ሌላ አማራጭ ካለም እባቡም ቶሎ እንዲያርፍ ሰውም ሰላም እንዲሆን አንተ ብቻ ግድያህን ታሳምራለህ። ወኢዛ ዘባህቱም ባረዳችሁ ግዜ ደግሞ ይሄ ደግሞ ስለሚበላ ነገር ነው ማለት ነው። የቀደሙ ስለሚገደል ነገር ነው፣ አሁን ደግሞ ስጋውን ስለምትበሉት ነገር ማለት ነው። ባረዳችሁ ግዜ ፈአህሲኑ አዝዲባሃ እርድንም ማሳምሩ አሉ። እርዳችሁን ጥሩ አድርጉት። እንዴት ነው የምናደርገው? የምናርደው በግ ወይ በሬ ወይም ግመል ወይም ሌላ የሚታረድ ዶሮ የሚሆን ምን በምን መልኩ ነው አሳምሮ ማረድ ሲባል ወልዩሂድ አሉ። ያሹለው ይሞርደው አሃዱኩም ከእናንተ ውስጥ አንዳችሁ ይሞርድ አሉ። ምኑን? ሸፍረተሁ ስለቱን ቢላዋም ሆነ ወይም ሌላ የእርድ መሳሪያውን ይሞርደው በጣም ስለታም ያርገው። ከዛስ ወልዩሪህ ያሳርፈው ዘቢሐተሁ እርዱን ያንን በግ ወይ ፍየል ወይ በሬ ወይም ደግሞ ግመል እና ዶሮ ቶሎ እንዲያርፍ በሰላም በደንብ ሳለው ከዛ በኋላ ደሙ በስነ ስርዓት ይፈስልሃል። በደንብ ሳትሞርደው ከቆዳው ጋራ ቀጥለህ ከውስጥ ጋራ እየታገልክ በጉንም እያሰቃየ አትግደለው። ተፈቅዶልኛል ስጋው ብለ እንስሳን ማሰቃየት አልተፈቀደልህም። በደንብ ሞርደውና ከዛ በኋላ ደሙ በደንብ እንዲፈስ አድርግ። እሱም ቶሎ ይረፍበት ነው። وليحد يسالو يمردو احدكم عندكم كنانته وسط شفرته سلتون بيلاون ويم ليلا مارجاون نجر وليريح كزام يسرف ذبيحته اردن يانن بغ وي فجل سغاون ميبلاو اكل ميتاردو بمالت نبياچن عليه الصلاه والسلام بزيهم حديثاتو لاي مكرن ستون مالتن. من فوائد هذا الحديث ከዚህ ሐዲስ ደግሞ የምንማረው ትምህርት ምንድነው? አንደኛ ረአፈቱላሂ ዐዘ ወጀለ ቢልዒባድ አላህ ለባሪያዎቹ ያለውን ርህራሄና እዝነት እንማርበታለን። ወአንሁ ከተበ ልኢህሳነ ዐላ ኩል ሸይ አላህ በማንኛውም ነገር ላይ ስራን ማሳመርን ደነገገ። ወይድኹሉ ፊ ዛሊከ ልኢህሳኑ ኢላ ሸኽስን ተዱሉሁ ዐላ ጠሪቅ ስለዚህም ሰውን መንገድ ማመላከት ራሱ ከመልካም ነገሮች ውስጥ ይካተታል። አንድ ሰው መጣና አንዋር መስጂድ ቤት በኩል ነው ቢልህ በቀላሉ ሊያገኝ የሚችለውን መንገድ ብትጠቁመው ስራህን አሳምረሃል ማለት ነው። ወከዛ ኢጣዓሙ ጣዓም ምግብንም ማብላት የተራበን ፈልጋ ምግብ ብታበላ ከመልካም ነው። ወልአምሩ ቢልማዕሩፊ ወልነህይ ዐኒል ሙንከር ከመጥፎ በከልከልህና በጥሩ ማዘዝህም እንደዚሁ ከመልካም ይቆጠራል። በጥቅሉ በሁሉም ነገር ላይ መልካም ነገር አላህ ጻፈ። ይሄ ለባሮቹ ያለውን እዝነት ያሳያል ነው። እንደተለጠፈው በወንድማችን ሱረቱ አለ ኢምራን ቁጥር 110 ላይ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ እስከዛሬ ለሰዎች ከተገለጹት ከታዩ ህዝቦች ሁሉ እናንተ የነብያችን አለይሂ ሰላቱ ሰላም ኡመቶች በላጭ ኡማናችሁ ተአምሩና ቢልማዕሩፍ በመልካም ታዛላችሁ ወተንሃውና አንል ሙንከር ከመጥፎ ተከለክላላችሁ። ስለዚህም በመልካም ነገር ላይ ተበራታቱ ነው። ሁለተኛ አንከ ኢዛ ቀተልተ ሸይአን ይባሁ ቀትሉሁ በሸሪዓ ህግ ግድያው የሚፈቀድን ነገር ከገደልክ ስጋው የሚበላ ወይም ሰውን የሚያስቸግር አውሬ የሆነ ነገር ማለት ነው በመትገለው ጊዜ ፈአህሲን ልቅትላ አገዳደልህን አሳምር። ቅሳስ ግን እዚህ ውስጥ አይካተትም። ባይዘው አገዳደልን አሳምር ሲባል ቅሳስ አይካተትም ነው። ቅሳስ ወንጀለኛው በፈጸመው መልክ ነው። አንድ ሰው ሰውን በድንጋይ ቀጥቅጦ በድንጋይ ፈንክቶ ከገደለ ይሄ ሰው ራሱ በድንጋይ ተፈንክቶ ተቀጥቅጦ እንዲሞት ነው የሚደረገው። አገዳደሉ ማማር አለበት ተብሎ ሰውየውን አደንዝዘው ወይ በመሳሪያ አንዴ ግንባሩ ላይ ብለው እንዲያርፍ አታደርገው። እሱ ሰውን የገደለው ምን አርጎ ነው? አሰቃይቶ ነው። ሰውን ባሰቃየው መልኩ ያ የሸሪዓ ፍርድ ቤት ቃዲው ዳኛው ውሳኔ ሲያስተላልፍ በታዘዘው መልኩ ሰውን አሰቃይቶ እንደገደለው ያንኑ ቅጣት መቀመስ አለበት። ይሄ የፍትህ ውጤት ነውና ማለት ነው። ፍትህ ውጤት ነው። እዚህ ቦታ ላይ ግን የተፈለገው ስለዚህ አይነት ነገር ሳይሆን በሸሪዓ መገደሉ የተፈቀደ ነገር ላይ ማለት ነው። ወይ ስጋው ከሚበላ እንስሳ ነው ወይም መገደል ካለባቸው ሰውን አዛ ከሚያርጉ ከሚተናኮሉ አውሬዎች። ቅሳስ ግን ከሆነ አልጆሩህ ቅሳስ ቁስሎችን አመሳስሉ ነው ያለው። በዛው መልኩ ነው መሆን ያለበት። አንዳንድ ጊዜም ጠቀሜታ አለው። አንድ ጊዜ የሆነ ክስተት ተከሰተ ይባላል። ሁለቱ ጓደኛሞች ናቸው። ሁለቱ ጓደኛሞች መሆናቸውን ሁለቱም ቤተሰቦቻቸው ያውቃሉ። የዚህኛውና የዛኛው ቤተሰብ በጣም ይዋደዳሉ። ታዲያ አንድ ጊዜ ጫካ የሚበላ ነገር ለመልቀም ይሄዳሉ። አሁን ዛፍ ላይ ያሉ ፍሬዎችን የሚበሉትን ነገር ለመልቀም ሁለቱም ተመካከሩና አንደኛው ምን ያደርጋል? ከላይ ዛፉ ላይ ወጥቶ ከዛፉ ቅጠል ላይ እየቀነጠሰ ወደ መሬት ይጥላል። ሌላኛው ደግሞ ከመሬት ሆኖ እየሰበሰበ በጆነያ እንዲሞላ ማለት ነው። ተመልከቱ አሁን እንግዲህ ሁለቱም ለጋራ ስራቸው ነው፣ ለንያ ነው ያንን የሚሰሩት። ታዲያ ዛፍ ላይ ወጥቶ ያኛው ፍሬውን እየለቀመ ወደ ታች እየቀነጠሰ ይወረውራል። ያ ደግሞ ከመሬት እየሰበሰበ ጆነያ ላይ እንዳጋጣሚ መጨረሻ ይሄ ከላይ ዛፉ ላይ ያለው የተንጠለጠለበትና የተደገፈበት የዛፉ ቅርፊት አቅም አልነበረውምና ሲቀነጠስ ወደ ታች ይወድቃል። ሲወድቅ ማን ላይ ያርፋል? ጓደኛው ላይ ያረፈበት። ጓደኛውን ገደለው ማለት ነው። ይሄ ተረፈ። አሁን የሟች ቤተሰቦች ምንም ሁኔታውን ቢያውቁ በእልህ ምክንያት ልጃችንን ገሎብናል፣ እሱም ይገደላል። ዳኛው ጋር ተከሰሰ። ቃዲው ዳኛው ጋር ጉዳዩ ቀረበ። ነገሩን ሲረዳ ሆን ብሎ ያደረገው ድርጊት እንዳልሆነ አወቀ። በስተት እንደተፈጸመ ተረዳ ዳኛው። ነገሩን ለማግባባት በይቅርታ ቢሞከር አንቀበልም አሻፈረን አሉ። በቃ እሺ ገንዘብ ካሳ ይከፈላችሁ ሲባሉ በፍጹም ይገደል፣ ገሏል፣ ይገደል። የኛ ሞቶ የዚህኛው ልጅ እንዴት ይተርፋል አይነት ነው። በዚህ ሰዓት ታዳ ምን አለ ቃዲው? እንግዲያውስ በህጋችን መሰረት አለ ሰው ሲገደል በተለይ ነፍሰ ገዳይ ከሆነ ሌላውን በገደለበት መልኩ ነውና የሚገደለው። ይሄ ሰው እንዲሞት ከተፈለገ አለ እሱ መሬት ይቀመጣል፣ ከናንተ ከቤተሰባችሁ አንድ ሰው ምረጡና ዛፍ ላይ ይውጣ፣ ከዛ ከዛፍ ላይ ሆኖ ይውደቅበትና ይግደለው። ታዳ መች ይቀበሉ እንድማነሽ ይበል። ከዛፍ ላይ እሱ ላይ ወድቆ አፍረው ተመለሱ ማለት ነው። በዚህ ሰዓት በስተት ለሚፈጸመ መህግ እንደዚሁ ህክማው ተሰራለች ማለት ነው። በጣም እንጂ ሙድ ያለው ቃዲ ነው እንጂ ዲኑ ነው ሙድ እንዲገባው ያደረገው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም እኮ ፓስወርድ ለምን አይሰሩም ታዲያ? ነገሩ ከገባቸው በስተት መሆኑ ከሆነ ለምን ያስገድዳሉ? በቃ የኛ ልጅ ሞቷል፣ በቃ ዳወል ቀጥር አያም እንዴ? ስለዚህ አቃሱ የገደለው እንደዛ አይደል? ከናንተም ሰው ምረጡና እንደዛው ይግደለው አላቸው። ከየት ያድርጉ? እና ወደ ዋናው ነጥባችን ስንመጣ ያው ከዛ ውጭ ያለውን ነገር ለመግለጽ ነው። ግድያን አሳምሩ ሲል ቂሳስን አያካትትም ነው። ሶስተኛ ከዚህ ሐዲስ ምን እንማራለን? አን الله عز وجل له الامر واليه الحكم ትእዛዝ የአምላካችን የአላህ ብቻ ነው፣ ፍርድ ከሱ ዘንድ ብቻ ነው የሚወጣው። አላህ ነው ይሄንን ህግ ማውጣት የሚችለው፣ የህግ ባለቤት አላህ ነው። ان الله كتب الاحسان ነው የሚለው። አላህ ስራን ማሳመርን ደነገገ ጻፈ ካለ የህግ ባለቤት ጌታችን መሆኑን ከዚሁ ተምረናል። ከሱ ውጪ ህጋውጭና ደንጋጊ ማንም የለም ነው። ይሄን ልናምን ይገባል። አራተኛ ሁስኑ ተዓሊም النبي صلى الله عليه وسلم بضرب الامثال ነብያችን عليه الصلاه والسلام ምሳሌዎችን በማድረጋቸው የማስተማርን አካሄድ ጥሩ የሆነ የማስተማር መንገዳቸውን በዛው እንማራለን። ስትገሉ ግድያችሁን አሳምሩ፣ ስታርዱ እርዳችሁን አሳምሩ፣ ስለታችሁንም በደንብ ሞርዱና የምታርዱትን እርዳችሁን ቶሎ አሳርፉት ብለው በመሳሌ ማስተማራቸው የትምህርት አሰጣጣቸው ምንኛ ያማረ መሆኑን ከዚሁ ሐዲስ እንማራለን። ምሳሌ የሰዎች ሐሳብን እንዲረዱ በደንብ ግልጽ የሚያደርግ ሌላ መንገድ ነውና ማለት ነው። አምስተኛ وجوب احسان القتلة ግድያ ላይ ማሳመር ግዳጅ መሆኑን ነው የምንረዳው። ያው በተቀሉ ሸሪዓን በተከተለ መልክ ማለት ነው። ስድስተኛ المحسن الذبح سنردم እርዳችንን ማስተካከል እንዳለብን ነው። لأن ذبحها على الوجه المشروع وشريعه بتدنغغو ملكو متارد አለበት። በሸሪዓ የተደነገገ እርድ ምንድነው ሲባል አንደኛ ምን ይባላል? አራጁ ምን መሆን አለበት? የሸሪዓ እርድ የሚባለው ወንድምህቶች መሟላት ካለባቸው መስፈርቶች አንደኛ አንየኩነ ዛቢሁ አራጁ ምን መሆን አለበት? بأن يكون مسلما أو كتابيا أو مسلم مهون اللبت ويك مصحف سوّج عنده مهون اللبت ينس أرد لاي مالتنا ينس أرد لاي أهل الكتاب وش أرد كالن كتابي مهون اللبت بكريستيان مقبيتوست عند يبودها من التكتاي تكاترو ميسارا كهونا يبودها من التكتاي ياردون يا أهل الكتاب مقبنو بلن مبلات عنشلف ስለዚህ ያህሉል ኪታቦች ምግብ ለመብላት ከተፈቀደ ግዴታ ኪታብይ መሆን አለበት ማለት ነው አራጁ ወይም ደግሞ ሙስሊም መሆን አለበት ያው የሙስሊሙ ምንም ሸክል የለው ጉዳይ ነው ይሄ አንድ ነው ሁለተኛውስ ደግሞ ምንድነው ጻፉ ከተላችሁ ሙስሊም ነው አለን ወይ ደግሞ ባህሉል ኪታብ ምግብ ኪታብይ ነው ግለሰቡ አለን ሁለተኛው መስፈርት ان تكون الاله مما يباح الذبح بها مساريو مساريو بشريعه يتفقد يرد مساريا مهون አለበት يرد مساريا ها جبتوال مارشال ارت ويم كونغوفو تمر ياللو بلا ها يغزاهاتن ماننچ طبوت بغ بهولت طاتوچ انقه غرورروان يزبت گلاتس ገደልከው እና እጅ የተፈቀደ የእርድ መሳሪያ አይደለም ስለዚህ ሐላል አይደለም የእርድ መሳሪያ መሆን አለበት ማን ነው የእርድ መሳሪያ وهي كل ما انهر الدم من حديد او فضه او ذهب او حصى ማንኛውም ደምን የሚያፈስ ነገር ስለታም ነገር በጠቅላላ ከብረት የተሰራ ስለታም ነገር ብርም ይሁን ከብር የተሰራ በረሰላችሁ ወረቀቱ አይደለም የመዳብ ዘሩ ነው ወይም ደግሞ ቢላዋም ይሁን ወይም ከወርቅ አጠቃላይ የእርድ የሆነ ነገር ማለት ነው ማሽኑ ከብረት ውጪ ነው ሙና ብረት እኮ ነው ማሽን የብረት ዘር የሆነ በጠቅላላ ደምን የሚያፈስ መሆን አለበት ነው በገመድ አንቀህ መግደል አትችልም ማለት ነው በእጅ አንቀህ መግደል አትችልም ሁለተኛ መስፈርት ይሄ ነው ያው ነገሩ ወደ ፍቅህ ቦታ ስትሄዱ በስፋት ታገኙታላችሁ ሶስተኛ መስፈርቱ ደግሞ ሌላው ምንድነው ቢስሚላህ ወላ የጌታን ስም ልታነሳ ነው ጥይት የግድያ መሳሪያ አይደለም ሉባባ ቢንት ከድር ደማ ያፈስም ጥይት ይገለዋል እንጂ ደማ ያፈስም የሚያርድ ማሽን የለም ይላል አቡ ፍርዶስ ምንድነው የሚያረጋው ታዲያ ማሽኑ ማሽን አያርደው ማለት ነው ይሄ የቄራ ከብቶች የሚታረዱት በማሽን አይደለም እንዴ በእጅ ነው እንዴ አዲስ አበባ ላይ ያን ሁሉ ከብት እጅ ነው እንዴ የሚያርዳቸው በየቀኑ ስንቱን ከብት አስራ ስንቱ ጋር ታግለህ ነው የምታርደው አደንዝዘው አሁን መጀመሪያ እንዳይታገሉ ያደነዝዛሉ ከዛ በእጅ ምርፌ በእጅ ቢላዋ ነገሩን የገብቻ አላየሁም ለማንኛውም እስቲ እናንተ ተነግሩኛላችሁ ስለዚህ ጉዳይ ይሄንን ነገር እናንተ ናችሁ ልታስረዱኝ ይገባው እኔ አላውቀውም ዝርዝሩን ና ያ አላህ ስም መነሳት አለበት እንዳልኳችሁ ሌላው ሶስተኛው ነብያችን አለይሂ ሰላቱ ወሰለም ማ አንሃረ ደመ ወዝክረ ስሙላሂ አለይሂ ፈኩል ብለዋል ደሙን ያፈሰሰው የአላህም ስም ቢስሚላህ ተብሎ የተወሳበትን እርድ ብላ ተብሎ ስለታዘዝን ስለዚህም የጌታችን ስም ሊነሳበት ግድ ነው ማለት ነው ቢላን መሳል ግድ መሆኑን ተመረናል لان ذلك اسهل للذبيحه እርዱን ለማሳረፍ የሚታረደውን ከብት ማለት ነው ቀላል መንገድ ስለሆነ ቢላችንን ማረድ መሳል አለብን وهل يحد الشفرة امام الذبيحة سبحان الله ايه ነገር በጣም ይገርማል ቢላ ስትመረዱ በመታረዱ ታጠገብ ፊት ለፊት መመረድ ይቻላል ወይ ነው በግ ቤታችን ተገስቷል ሊያርዱት ሲሉ በበግ አጠገብ ነው አይደለም ያርዱት በፍየሉ አጠገብ በም الجواب ምላሽ ለዚህ ጥያቄ لا يحد شفرة امامها بمتتردوا انسسا اتقب بمتصم اي السالم لان النبي صلى الله عليه وسلم امر ان تحد الشفار وان تواري عن البهائم اي تغطى كانسسا تششقوا انداتاي تدرغو اندي مورد سلاززنا اولو ولانه اذا حدها امامها فهي تعرف سبحان الله شيت لفيتها اياياچ كموردو تاوكالچ انسسايتوا نو ولهذا احيانا اذا حد الشفره امام الذبيحه حاربت خوفا من الذبح وعجزوا عنها لذلك ما عندنا غزي في لفيتاچو سيمورد ياوقنا يفرططالو ياملطالو فرتو لما ملسم ما تشلبت هنيتا يكستالو سبحان الله በጣም ይገርማል እንደው ሰባተኛ وجوب إراحة الذبيحة እርድን ማሳረፍ ቶሎ ደግሞ واجب ነው وذلك بسرعة الذبح እርዳችንን በፍጥነት በማድረግ ነው ምክንያቱም ቶሎ እንዲያርፍ ያደርገዋል ማለት ነው እነዚህን ነገሮች አጠቃላይ ከሐዲሱ የምንማረው ነው ወተቀሉ በእነዚህ ነገሮችም በመሳሰሉትም ዲናችን إحسان ስራን ማሳመሩን አስተምሮና አለ ነው የሚለው ወደ ቀጣዩ ሐዲስ እንሂድ መስረኝ አጠቃላይ ያው ሐዲሱ ጫጫጫጫጫ ናቸው አንድ ሐዲስን ጨምረና እናቆም ወይስ ይብቃ ሰይብቃ ኦርጎ ይብቃ ወይም ጎ የሚል ነው መፈልገው እንጎ እንጎ ኦኬ እሺ አንድ እንጀምራለን ሐዲሱ 18 18ኛ ሐዲስ አነ ቢዘር ጁንዱብ ኢብኑ ጁናደተ ወአቢ አብዱራህማን ሙአዝ ኢብኑ ጀበል አን ረሱልላሂ ረዲየላሁ ዐንሁማ አን ረሱልላሂ ሰለላሁ ዐለይሂ ወሰለም كأبي ذر بتلالفو حديث جندب بن جنادة مالتنا عندهم كأبي عبد الرحمن معاذ بن جبل رضي الله عنهما بتلالفو حديث عن رسول الله صلى الله عليه وسلم قال يا الله ملك تنيا عند الزهال منالو اتق الله الله انفراد الله انتقلبك حيثما كنت يتم صفراء بالتهون يتم يوم صفراء بالتهون اللهن فرا تتنكك بسفرهم مونك بمسافر كلل ويم ليلى هاجر ستيت بتجهنم مونك كسوج غار ستهون بمشتم يهون بكن بدهننت غزيم يهون بفرحات بمنم ماينت هنيتا لا يستهون اللهن فرا تتنكك او تقطعتم لتفراو يغبال يعززهن يتعززك يكلكلهن نجر ايتكلكل اللهن فرا يتنياوم بوتا بتون معناتنا ثانيا واتبع السيئه واتبع اسكتلال ودياونو معناتنا السيئه مطفو نجر بسرح غزي اسكتل من الحسنه ጥሩን ነገር አሉ። በመትክ በአምሳያው ጥሩን ነገር አስከትል። መጥፎ በመትሰራ ጊዜ ወዲያውኑ ጥሩን በመትኩ አስከትለው። ተምሑሃ ይሄ ጥሩ ነገር ቀድሞ የሰራሁን መጥፎ ተምሑሃ ታብሰዋለችና ያጠፋልሃል። ስለሚያጠፋልህ ቶሎ ብለህ አስከትል። وخالق الناس ሰዎችን ቀረባቸው بخلق حسن بامر سنه مغبار ጥሩ በሆነ اخلاق ጥሩ በሆነ سنه مغبار ቀረባቸው። رواه الترمذي وقال حديث حسن وفي بعض النسخ حسن صحيح باندند تمشي حسن صحيح منهم تجمعوا بتال ይሄንን ደግሞ ከዚህ ተማርን ማለት ነው። ይሄ ሐዲስ በጣም አጠር ያለ ሐዲስ ሆኖ መልእክቱ አጠቃላይ እስልምናን የሚገልጽ ነው። ገና ሲጀምር አላህን ስለመፍራት ነው ያስተማረን። ከዚህ ሐዲስ የምንወስደው ትምህርት አንድ የአላህ ባሪያ የትኛውም ስፍራ ሆኖ አላህን መፍራት እንዳለበት ነው። ኢተቂላህ ሐይቱማ ኩንት አላህን የትም ስፍራ ሆናችሁ ፍሩት ነው የሚለው። በአገር ቤትም ሆናችሁ ከአገር ውጪ ለኑሮ ፍለጋ ስደት ብትሰደዱ ጌታችሁ ከእናንተ ጋር አለ። የትም ስፍራ ብንሆን አምላካችን አላህ በእውቀቱ ከኛ ጋር ነው። በእይታው ያየናል። በሁሉን ሰሚነቱ ንግግራችንን ይሰማል። ዱዓችንንም የሚሰማ ጌታ ነው። ሁሉን ተቆጣጣሪ ነው፣ ይቆጣጠረናል። ከሱ እውቀት፣ ከሱ እይታ፣ ከሱ መስማት ሊሸሸግ የሚችል ምንም አይነት የዩኒቨርስ እንቅስቃሴ ስለሌለ ኢትዮጵያም ማንካ አሜሪካ ለጌታ ያው ነው፣ ዳንተ ነው የተለያየው እንጂ። ስለዚህ አላህን የትም ስፍራ ሆነ ፍራው። መፍራት ማለት ምን ማለት ነው? ያዘዘህን ነገር አገር ቤት ተፈጽመው እንደነበርክ ውጭ አገርም ስትወጣ ያንኑ ትዕዛዝ ፈጽም። የከለከለህን ነገር አገር ቤት ተተወው እንደነበር አገር ስትለቅም ተቆጠብ። ከሰዎች ጋር ሆነ ስታደርግ የነበረውን ዒባዳ ሰው በሌለበት ብቻህንም ስትሆን ፈጽም። ለምን? ጌታህ ያው ጌታህ ነው። ከሰው ጋር ስትሆንና ለብቻ ስትሆን የሚቀያየር አምላክ አይደለም። በደህንነት ሰዓት፣ በሰላሙ ጊዜ በሰላም የምታደርገውን ዒባዳ በኸውፍም በፍርሃት ጊዜ ፈጽም። አትለወጥ ነው። ያንተ ጌታ ስለማይለወጥ አንተም አትቀየር። የትም ስፍራ ሆነ አላህን ፍራው። ያዘዘህን እየታዘዝክ የከለከለህን ነገር እየራ። ይሄንን ሐዲስ አንደኛ ትምህርት እንወስዳለን። ሁለተኛው ሐዲስ ላይ ወአትቢ ሰይአ የሚለው ላይ ነው። ወአትቢ አስከትል አለ አሰይአተ መጥፎን ነገር በሰራህ ጊዜ ማዱነል ከባኢር የሚል ተፍሲር ይሰጣል። ሰይአ ማለት ከባኢር ዙኑብ ከሚባሉት ውጪ ያለ ታላላቅ ኃጢያት ወይም ታላላቅ ወንጀል ተብሎ የሚጠሩዋሉ። ከዛ ውጪ ያሉ ትናንሽ ጥፋቶችን በመትሰራ ጊዜ አስከትል። ምንን? አልሐሰነተ በመትኩ ሐሰናን ጥሩ ነገርን አስከትል። ለምን? ተምሑሃ ታብስልሃለችና ይላል። ያንን ነገር ከዚህ ሐዲስ ምን ወሰድን ማለት ነው? መልካም ስራ ኃጢያትን ያስወግዳል የሚለውን ወሰደን። ቁርአን እንዳለው ሱረቱ ሁድ ቁጥር 114 ላይ በመዕራፍ 11 ሱረቱ ሁድ ቁጥር 114 ላይ ወአቂም ሶላተ ጠረፈይ ነሃር በቀን ሁለቱ ጫፎች ላይ ሶላትን ጠብቅ ስገድ፣ ወዙለፈ ሚነ ለይል ከሌሊት ጨለማዎችም እንደዚሁ ስገድ አለና ኢነል ሐሰናት ዩዝሂብነ ሰይአት መልካም ስራዎች ኃጢያትን ያስወግዳሉ ነው ያለው። ግን ለማለት የተፈለገው ሰጋኢረ ዙኑብ ነው ነው ጥቃቅን ኃጢያቶች ናቸው። ከባኢረ ዙኑብ ላቡደ ሚን እሽቲራጥ ተውባ ታላላቅ ኃጢያት የሚባሉት ተውበት ሸርጥ ነው። ታላላቅ ኃጢያቶች በመልካም ስራ ብዛት ሊደመሰሱና ሊሰረዙ አይችልም። ተውበት ነው ትልቁ ሸርጣቸው። ተውበት የማያሰርዘው ኃጢያት የለም። ሰውየው ዝሙት ቢፈጽም፣ ቢሰርቅ፣ ከምር ቢጠጣ የመሳሰሉትን ታላላቅ ኃጢያቶች ቢያደርግ በመትኩ ሰደቃ ስለሰጠ ታላላቅ ኃጢያቶቹ አይጠፉም። ታላላቅ ኃጢያትን የሚያጠፋው ተውበት ንስሐ ነው። ሰጋኢር የሚባሉት ደግሞ ከተላላቅ ኃጢያቶች ያሉ ተግባራቶችን የፈጸመ ሰው ግን መልካም ሥራም ያጠፋዋል መልካም ሥራ ያጠፋዋል ስለዚህም መጥፎን ነገር በሰራህ ጊዜ ጥሩን በመጥቆ አስከተል ተመሁሃ ታብስልሃለች ያንን መጥፎ ወይ ደግሞ ወአትቢ ሰይአ ሰይእ የሚለውን እዚህ ጋር በትልቁ እንኳን ከፈሰር ነው ማለት ነው ትልቅ ኃጢያትም ቢሆን አስከተል ትልቅ ኃጢያት በሰራህ ጊዜ ትልቅ ወንጀል በሰራህ ጊዜ አስከተል ከተባለ ምንድነው መታስከተለው አልሐሰናት መልካም ነገር በማዕነ ተውባ ብለ ልትፈስረው ትችላለህ ለአነ ተውበተ ሚን አልሐሰናት ተውበተም ከመልካም ስራዎች አንዱ ነውና ማለት ነው ስለዚህም ሰይአ ሚለውን በትልቅ ኃጢያት ከተተረጎመ አልሐሰና ሚለው ተውበት ሚለውንም ያቅፋል ማለት ነው ከሐዲሱ ይሄን ትምህርት ማግኘት ይቻላል ሶስተኛ فضل الله عز وجل على العباد الله በባሮቹ ላይ ያለው ችሮታው የጌታችን ትሩፋቱንም እንመለከታለን ምክንያቱም አምላካችን አላህ ወደ አድል ወደ ፍትህ بنመለስና بنመለከተው ኖሮ لكانت الحسنه لا تمحو السيئه መልካም ስራ ኃጢያትን ማስወገድ አልነበረበትም ምክንያቱም ይሄ በፈታዊ ሚዛን ካየ ነው ማለት ነው ያስጠይቅ ነበር ያስከስስ ነበር ግን አላህ በፈጥሮ በችሮታው የሚሰሩ መልካም ስራዎች ጥቃቅን ኃጢያቶችን እንዲያጠፉ ማድረጉ የአላህ ፈድል አድል ሳይሆን ፈድሉ ትሩፋቱና ችሮታው መሆኑን እንረዳበታለን ነው አራተኛ وخالق الناس بخلق حسن ሰዎችን በጥሩ ባህሪ ቀረባቸው ለዘብተኛሁን በጣም ብርቷቸውንባቸው ለዝብ በበለላቸው በጥሩ ስነ ምግባር ቀረባቸው ነው መልእክቱ አላህ ይወፍቀን እንግዲህ ሰምተን እንሰራ ያድርገን ኢንሻአላህ ያው የዛሬው ትምህርታችን እዚህ ላይ ያቆማል በተማራችሁ ትምህርት ያልገባችሁ የመጽሐፍ አካልም ከሆነ ወይም ጥያቄ ተፈጠረባችሁ እንዳውቃችሁ መጠየቅ ትችላላችሁ جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته مرجانا تفضلي جنة ما في صوت يقدرش نظر تنظر ستيريو ميكسر أستقاكي ወገናችን ሰላና ጃው ተፈሽ በማይክ መልእክትሽን ማስተላለፍ ትችያለሽ ወአለይኩም ሰላም ወራህመቱላሂ ወበረካቱ አፍበለኝ ኡስታዝ ጥያቄውን ማይክ ይዣለሁ ለመሆኑ አይታየኝም ማይክ ይዣለሁ ኡስታዝ አንድ ስጡኝ እኔ ነኝ ያስኩት ኑርጀና ናት ያዘችው ኡስታዝ የኔ ጥያቄ ምንድነው ያለፈው ሳምንት አልተሰማሁም ነበርና ያን ጥያቄ ነው የምንጠይቀው 14ኛው ሐዲስ ማለት ነው ረሱላህ ሰለላሁ ዐለይሂ ወሰለም አይፈቀድም ብለዋል የማንንም ሙስሊም ደም ማፍሰስ አይፈቀድም ከሶስት ነገር በስተቀር ያሉት ማለት ነው አስፈይቡ ዛኔ አግብቶ ዚና የሰራ ሰው ወነፍሱ ቢልነፍሲ የገደለ ይገደላል ወታሪቁ ለዲኒሂ አልሙፋሪቁ ለልጀባጅ ጥሎ የወጣ ሰው ጀማአውን ይገደላል አሉ እኔ ታዲያ ወነፍስ ቢልነፍስ በሚለው ነው ጥያቄ ምንድነው መሰለ አንድ ሰው ሸርጥ አለው ሰውን ለመግደል ብለሃልና አንደኛው ያው አቅማዳም መድረስ አለበት ሁለተኛ ደግሞ ምንድነው አእምሮ ትክክል መሆን አለበት እብድ ምናምን መሆን የለበትም ሶስተኛው መሳሪያው ለግድያ መሆን አለበት የሚለው ላይ ነው ጥያቄ እና አንድ ሰው እንዴት ነው የግድ መሳሪያ ያስፈልገዋል እንዴ ጉሮሮውን አንቆ ከገደለው ማለት ነው ያን ሰውዬ ልግደል ብሎ ካለ የግድ መሳሪያ ያስፈልገው እንደዚህ ጉሮሮውን ከያዘው ይሞት የለም ወይ? እና ይሄ እንዴት ነው እንዴት ይታያል ለማለት ነው። እዚህ ላይ ስላልገባኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰው ጉሮሮን ቆ መግደል ይችላል ለኑር ጀነ? አሁን የበጓን ነገር ሳነሳት ዘለሽ ማሻአላ በጓን ብታንቃት ማርሻል አርት ተምረህ ስል ይሄንን ያልኩበት ምክንያት ምን መሰለሽ? አስሉን ነው የተመለከትኩት። አስሉ እጅ ግድያ መሳሪያ አይደለም፣ እጅ ግድያ መሳሪያ አይደለም። ይሄን ከመን ጋር ነበር ባለፈው ያነሳሁት? በሐሰናት ልበል እንደው በሱ ምሳሌ አልጠቀምና አንዱ አናደደኝ። አዲስ 31 አበሳጨኝና አንተ ብዬ በጥፊ ለመታው እጄን ስሰነዝር እሱ አመልጣለሁ ብሎ ወደ ኋላ ወይ ወደ ሆነ ቦታ ሲል ጉሮሮ አካባቢ ያገኘሁት። ከዛ በኋላ ጉሮሮ አካባቢ ላይ መታሁት፣ ወደቀና ተንፈራፈረ፣ ሞተ። አሁን ገለሃልና ትገደላለህ እንዳልባል አስሉ ይታያል። አንደኛ እሱን ለመግደል አስቤ አይደለም፣ ሁለተኛ እሱን ለመግደል አስቤ ያለ መሆኑን የሚያሳየው የተጠቀምኩት እጄን ነው። በጥፊ ነው የሰነዘርኩት። እጅ ግድያ መሳሪያ አይደለም፣ ጉዳት ለማድረስ የሆነ ነው። ነው ግን ጉሮሮን ሲያንቀው ትንፋሽ ሊከለከለውና እንዲሞት አስቦ ያደረገው ስለሆነ አንቺ ባልሽው መንገድ አንቆ ይገደልማ፣ እንደውም ባነቀው መልኩ ታንቆ ይሞታል ነው። እሱ ራሱ ሲገደል የግድያ መሳሪያ መሆን አለበት ስል ብረት ምናምን የሚለውን ሳይሆን ያው غالبًا ሰውን ለመግደል የሚመቹ ነገሮች የታወቁ ናቸው፣ ከብረት ጋር ተያያዥነት ያላቸው ናቸው። ቢላም ጩቤም ሌላም ነገር ብቲ ከዛ ውጪማ በገመድም አንቆ ሊገድለው ይችላል። ዶክተርሻል ኑርጀና ኦኬ ሹክራ ያንን ለማስተላለፍ ብዬ ነው። ጥሩ ጥያቄ ነው። ሐሰናት السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. جزاك الله خير أستاذ. يقدمون ياكين أهون كسوغا يتعاذوا وين يسو انتنو من دنو شرك الأصغر كشركم ولا شركم ولا تلك شركم سلامي وزن السو سلك نو አስፋር ነው ወይስ በያ ሁሉም ሽርክ ላይ ያለብን? ምክንያቱም ይሄን ያልኩህ ለምን መሰለህ ኡስታዝ፣ ባለፈው የሆነ ነገር እንትን ያያየን ነበርና ብዙ ግልጽ አልሆነልኝም ጽሁፉን የነበረ ምንድነው ጅንስየን ከሆነ እንትን ነው በአፍራድ ከሆነ ግን ማየት አለብን ምናምን የሚል ነገር እንትን ብዬ ነበር። ስለዚህ እንትን ስለዚህ ሁሉም ምንድነው ሽርክ አስፋር ከአከባይር በጣም የከፉ ናቸው ማለት እንችላለን ወይ ነው የኔ ጥያቄ። እኔ ደግሞ የምልህ ሽርኩላ አስገር ማለት አዕዘም ሚን አልከባይር ነው፣ እንደውም ከታላላቅ ኃጢያቶች ሁሉ የባሰ ነው ነው ከታላላቅ ኃጢያቶች ሁሉ የባሰ ነው። አሁን ለምን አስገር የሚል ስያሜ የተሰጠው ነው ጥያቄው። ከተላላቅ ወንጀሎች ሁሉ የባሰ ከሆነ ሽርኩን አስገር አስገር ለምን ተባለ ሲባል አስገርነቱ ወንጀልን ለሁለት ከከፈልንበት ከባኢርና ሰጋኢር ካልንበት አንግል ታይቶ አይደለም። አስገርነቱ ባለቤቱን ከኢስላም አጥር ካለማስወጣቱ አንግል ነው። ለምን ሽርኩን አክበር ባለቤቱን ከኢስላም አጥር ያስወጣዋል፣ ከካፊሮች ጎራ ይመድበዋል፣ ስራን ሁሉ ያበላሽበታል። ያለ ተውበት ከሞተ ዘላለም ጀሃነም ይዘወትራል ነው። ሽርኩን አስገር የሚፈጽም ሰው ግን ይሄ ጣ አይደርሰውም፣ ከእስላም አጥር አይወጣም። ከዚህ አንጻር ከአክበሩ ጋራ ሲታያይ አስገር ሆነ ነው። ከተቀሩት ወንጀሎች ግን ከሽርክ ከኩፍርና ከኒፋቅ ውጪ ያሉ ወንጀሎች ላይ ግን ከባኢርና ሰጋኢር ተብለው የሚመደቡት ውስጥ ከሄድን ግን ከከባኢረ ዝኑቦች ሁሉ የከፋው ትንሹ ሽርክ ነው ነው የምንለው። ለምንድን ነው ትንሹ ሽርክ ከሌሎች ከባኢረ ዝኑብ የከፋው ቢባል ትንሹ ሽርክ ወደ ትልቁ ይወስዳል ነው ያዳርሳል። ትልቁን ኃጢአት የሚባሉት ግን ከሽርክና ከኩፍር ውጭ ያሉት ምንም ብትደጋግማቸው ከእስላም አጥር አያስወጡህም። ወንጀልህን ያከብዱታል፣ ተጠያቂነትህን ተቀጭነትህን ያበዙብሃል እንጂ ወደዛ አይወስድህም። ትንሹ ግን በሂደት የት ይወስድሃል? ወደ ትልቁ። ሁለተኛስ ትንሹም ሽርክ እኮ የተቀላቀለውን ራሱ ያበላሽብሃል። የተቀላቀለውን ስራ ለምሳሌ አንተ ሰላት ስትሰግድ በእኽላስ ሰገድክ፣ ሰላትህ አይበላሽም። እንደወጣህ በር ላይ ደግሞ አንድ ሰው ሲለምን አየኸው። እኔ ማሻአላህ እንድልህ ከኪሳ አውጥተህ ሰጠህ፣ ሪያ ሰራህ አይደል? የሰጠኸውም ሰደቃ ራሱ እንደገና ተበላሽቷል እኮ ከኢስላም ባትወጣም። ትንሹን ሽርክ ፈጽመሃል። ከባኢረ ዝኑብ የሚባሉት ግን ከኩፍር ከሽርክና ከኒፋቅ ውጭ ያሉትስ ፈምር ብትጠጣ ዚና ብትሰራ እኮ ሌላን ስራ አያበላሹብህም። በራሳቸው ኃጢአት ሆነው ያለ ተውበት ከሞት ያስጠይቁሃል እንጂ ስራህን አያበላሹም። ይሄ ማስጠየቅ ብቻ ሳይሆን የተቀላቀለበትና የገባበትን ስራ ሁሉ ያበላሻል፣ በሂደትም ወደ ትልቁ ያደርሳል። ከዚህ አንጻር ትልቅ ነው ከሌሎቹ ጋር ሲተያይ ነው። والله اعلم